ቤተሰብ ነው እና ከዚህ በላይ ምን ታገኛለህ ብለን ከዘጋ ነው እንግዲህ ይህ ሰውየው የምታረካው እና የሸይጣን በር የምትዘጋለት በቤት ስለሌለች ወደ ውጭ ሄዶ እንግዲህ እሱ አንዳንድ የብልግና ስራ ሊሰራ ነው። ስለዚህ በሩ አልዘጋንበትም። እሺ፣ ሁለተኛው ይህ ነገር ከአራት ወር በፊት መጥቶ ያናገረኝ ነው ሰውየው። እሺ፣ ከዛ በኋላ አሁን ከአስር ቀን በኋላ ሌላ ሰው መጣና ምን አለኝ፣ ያኺ ሚስቴ አለ ወላሂ ለው በዓለም ያሉ ሴቶች ቢሰበሰቡ የሚስቴን ጥፍር እግር አይሆኑም አለኝ። ለምን ያኺ ታረከኛለህ አለኝ። ባልጋ ነው፣ በጣም ነው ምረካው። ስወጣ ስገባ ነው ይህ ጉንጬን ሳትስም አልወጣም አለኝ። ከዛ በኋላ ራስዋ በቃ እንደዚህ ቁሜ ገላይን ታጥቤ ራስዋ ነው ሽታው አምጥቻ ፈሽፈሽፈሽ ታርግልኛለች አለኝ። ከረባታው ጥሩ ካልሆነ አውጥታ ሌላ ከረባታ ነው የምትሰጠኝ አለኝ። ሱብሓነላህ አልዓዚም። ገና ወደ ስራ ሳልገባ ቴሌፎን አድርጋ ጥሩ ገባህ፣ አው በደህና ገባህ፣ አው ሟ በለኝ ትለዋለች። ሟ ይላታል። እኔ በግልጽ ልንገራችሁ እንግዲህ እና የሚያሳፍር ነገር አይደለም። እስቲ ሟ በለኝ ትላለች፣ ሟ ትለዋለች አይደለም፣ በጀዋል ነው። ከዛ በኋላ ስራ ሰርቶ አንድ አምስት ደቂቃ ከዘገየ የሐቢቢ ምንድነህ ዘገየህ እኮ ደህና ነህ ትለዋለች። ወንድሞች ሚስቶቻችሁ እንደዚህ ይላሉ? እስቲ ንገሩኝ፣ በጆሮዬ ንገሩኝ። እስቲ ጮህ ብላችሁ አትናገሩ እንዳይገድሏችሁ፣ ግን በጆሮዬ ቀስ ብላችሁ ኧረ እባክህ ሼክ እብራሂም የታባቱ ወይኔ ሚስት ደግሞ እንደዚህ አታቅም በለኝ። እኔ አውቃለሁ ይሄ ነገር። ስለዚህ እሱ ሲለኝ ወላሂ እኔ አለ የፈለገውን ሚስት ብትመጣ እኔን የምታረካ ሴት እንደዚህ የለኝም አለ። ግን ሙሽኪላው አለ ፈጅር አትሰግድም አለኝ። ይኸውላችሁ እንግዲህ ፈጅር በስንት ቀስቅሼ ነው የማሰግዳት አለ። ከዛ በኋላ ደግሞ ከሴቶቹ ቁጭ ብላ ደግሞ ሰው ማማት ምናምን ይህ ደግሞ ተይ ብላት ደግሞ በቃ አልቻለችም አለ። ሁለተኛ ነገር ደግሞ በዲንዋ ትንሽ ላላ ያለ ነገር አላት። ደግሞ አሰቢያ ነች አለ። ከተቆጣች እውነቴ ነው እኔ አንገቴን ደፍቼ ዝም ነው ምለው። ከዛ ቀጥሎ ደግሞ ገንዘብ በጣም ስሰጣት እንትኑ ገንዘብ ብዙ አትጠግብም ማለት ነው። ለምሳሌ አስቤዛ ብሰጣት ሌላ ሴት ለምሳሌ ለሶስት ቀን የምታደርገው አስቤዛ እሷ ለግማሽ ቀን ነው የምታደርገው። እና ይህን እንከን አላት። ላኪን በጣም እኔ የፈለገውን ነገር ሴት መጥታ ራስዋ እባክህ እኔ እፈልጋለሁ አልጋው ተለጥፏል ብትለኝ ወላህ አልዓዚም እንደ እንጨት ሆና ነው የምታየኝ ይላል። አሁን ከሁለቱም ሴቶች ማን ትበልጣለች ነው ብለህ የምትጠይቀው ወይስ ማን ትፈልጋለህ ብዬ ልጠይቅ? ማን ነው የምትፈልገው ብዬ ልጠይቅ ወይስ ማን ትበልጣለች? ነገሩ ከገለበጥ ነው ደግሞ ለወንዶቹም ይሄ ነገር ይሰራል፣ ለወንዶቹም ይሰራል። እንዴት ይሰራል ለወንዶቹ? ያው ወንዱም እንደዚህ ሊሆን ይችላል ለሴቱ። አንዳንድ እንጨት የሆኑ ሴቶች ወንዶች እኮ አሉ። ሀቢበቲ ብለው የማያውቅ ሰው አለ። እውነት እንኳን ሸቶ ሊያደርግላት እሱ አንቺ ደግሞ ጠንባር ምን አባትሽ ደግሞ ምናምን የሚሉ ሰዎች ወንዶች አሉ። ናም ናም ጥሩ ምላሳቸው ጥሩ አውጥቶ የማያውቁ ወንዶችም አሉ። ስለዚህ ከነዚህ ሁለት ትዳር የምትመርጠው ምንድን ነው? ይህ ነው ጥያቄው። ከሁለቱ ትዳር ለአንተ የሚሆንልህ ትዳር ምንድን ነው የምትመርጠው? እንግዲህ ሁለተኛዋ ካፍር አይደለችም። ብዙ መጥፎ ስራ ሐራም ታደርጋለች ማለት አይደለም። ግን እንደዛች የዲን ሴት አይደለችም። ይህቺ ደግሞ እንደዛች ደግሞ ባልዋን በደንብ አድርጋ የምታረካ አይደለችም። እሺ ማይክ ፍሪ። ሰላም አለይኩም። ከኔ በፊት የነበሩ ሰዎች ያው ሞክረዋል እና ሰላም አለይኩም። ይሰማል? ለመደጋገም ሳይሆን መሰማቱን ለማወቅ ነው። እኔ እንደምለው የመጀመሪያዋ ናት የምትሻለው። ምክንያቱም የመጀመሪያው ዲኗም የጠነከረች ናት፣ በሁለመናው የጠነከረች ናት። ግን ይሄ ያለባት ፕሮብሌም ችግሩ ማለት ነው ተፈጥሯዊ ከሆነ አለም ያም በዱአ የሚደረግ ነገር ሊኖር ይችላል። ግን በአንዳንድ ነገር ሁኔታ ከሆነ ያው ዶክተር ጋርም በመሄድም በተለያየ ነገር ተረፒ ምንም በማድረግም ሊለወጥ ይችላል። የዘችኛይቱ ግን ዲኑን በትክክል ማተገብር ከሆነ ይሄ ደግሞ ሰው ማማት ምና የለመደበት ሰው መቼውንም ቢሆን የሚያቋርጥ ነገር አይደለም። ምክንያቱም ኦልሬዲ የለመደበት ሰው ሊለወጥ ስለማይችል በጣም አደጋ ነው የሚሆነው። እተዋለሁ እንኳ ብትል እሱ በሌለበት ይሄን ነገር ላተው ትችላለች። እንደዚህ አይነት ነገር ደግሞ በጣም አስቸጋሪ ነው። ምክንያቱም ቤተሰብን ቢፈጠር ልጆችም ሆነ ምንም ሆነ የአንዳንድ ነገሮችን በመስማት ሌላ ችግር ሊመጣ ስለሚችል የመጀመሪያይቱን ችግሯን እንደምንም ብሎ ማቃለል ይሻላል። ይሄ ነው ሀሳቤ። አላሁ አብ እሺ። እህታችን ኑርጀና የእሷን ሀሳብ ነው የተናገረችው። እንግዲህ ጥሩ ነው መጥፎ ነው ለማለት አልችልም፣ ሀሳቧ ነው። እንግዲህ ግን እኔ የመጀመሪያዋ የቀራት እንግዲህ የባል አያያዝ ነው የቀራት፣ አይደለም ጠይብ። ኑርጀና ይህ ነገር ልክ ነው እንዳልሽው፣ አንቺ በሕክምና ነው በምክር ነው ምናምን እንደዚህ ሊሻሻል ይችላል፣ አይደለም ጠይብ። በጣም ግን ሰውየው ወደ መጥፎ ወደ ሌላ ሴት ለመሄድ የምትገፋፋው ከሆነች ለምሳሌ ይመጣና እንግዲህ ሴት ይፈልጋሉ ልጁ በጣም ሴት ሚስቱ ነች ሀላሉ ነች እና እንደዚህ አድርጎ ነካ ነካ ካደረገ አንተ ደግሞ ዝም ብለህ እንደ ውሻ እንዴ ሁሉ ጊዜ ነው የምትፈልገው? 10 ቀን እንኳ አላደረክም እባክህ ዘወር በል ብትለው ምን ትላለሽ? እንግዲህ እንደዚህ አሁን የዚህ አይነት ልትሆን ትችላለች። ደግሞ አንተ እንደ ውሻ ጥዋት ጥዋት ጥዋት ማታ ማታ አታሳርፍም እንዴ? 10 ቀን አንድ ሳምንት እንኳ አልሞላህም ብትለው ይቺ ልጅ እንግዲህ ለትዳር ወላህ በጣም አስቸጋሪ ነው። እሺ ይህን እንዲያውም በመምከርና በማስተማር ሊቀረፍ ይችላል። የዛች እኮ ደግሞ ሊቀረፍ እኮ ይችላል። ዋዕዝ ወልእርሻድ የቀብር ነገር ታመጣለ፣ የነቢያችን ንግግር አኢሻ ከነቢያችን እንዴት እንደነበረች ሰለላሁ ዐለይሂ ወሰለም ወረዲየላሁ ዐንሃ እና እንዴት እንደነበረች አንዳንድ ጊዜ ደግሞ ያኒ ሱብሃነላህ የዲን ነገር ቁርአን እያሐፈዘ ምናምን እያደረገ እሷም እኮ ልትሻሻል ትችላለች። ይህ ነው የምለው እና ኢንሻአላህ እስቲ ለሁለት ሰዎች እድል እንስጠትና ከዛ ወደ ትምህርታችን እንሄዳለን። ግን እውነት ነው ይህ ነገር። እኔ አንድ ነገር አለኝ አኹ፣ ብዙ ሰው ወደ ቤቴ መጥቶ ስለሚጠይቅና ብዙ ኮኔክሽን ስላለኝ እኔ ሁሉ ጊዜ ኮት አርጋለሁ። ለምሳሌ ዛሬ ከኔ ጋር ያመሹ ሰዎች ምንድን ነው የተናገሩ፣ ምንድን ነው ጉዳያቸው፣ በአንድ ትንሽ ደብተር እይዘዋለሁ። ከዛ በኋላ ነገ ደግሞ የሚመጡ ደግሞ በቴሌፎን ነው ወይም በአካል መጥቶ ነው ያነጋገሩኝ፣ ኮት አድርገዋለሁ። ይህ ነገር እንደ ደርስ ነው የምሰጠው እኔ፣ ምክንያቱም ህዝብ መጠቀም አለበት የምለው ነገር እሻ ማይክ ፍሪ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሜ ገና ወሬ ጠብቄ ነበር ማይኩን ላለማስጠበቅ ወስጃለሁ። እንሻላ ኡስታዝ ልቀጥል። ኡስታዝ የስ ኦር ኖ? ቀጥል ነው። ኦኬ ኢንሻአላህ ኡስታዝ፣ እነዚህ ሁለት የትዳር ሴቶች እንግዲህ የመጀመሪያው ሁሉ ነገር ተሟልቶለታል፣ የዓለማዊ ጉዳይ ተሟልቶለታል፣ ሌላ ነገር የለም። ግን ዋናው የተጋባበት ዓላማ ሰዋጅ ዋናው ከፋሕሻ እንዲጠበቅ ልቡ ረጋ ብሎ አላህን እንዲገዛ ሶላት ሲሰግድ እንዳይወሰወስ ሴት ሌላ ነገር ሲያይ ምንም ነገር ልቡ እንዲረጋጋ ነበር ያገባው። ያ ነገር አልሆነለትም እና የዛ ሁሉ ነገር የተቆጠረው ነገር በእኔ አስተያየት እንደ ዜሮ ነው የምቆጥረው። ምንም ሚስት የለውም ነው የምለው። ያገባበትን ዓላማ ምንም ነገር አልተሟላለትም። ስለዚህ አንድ ቀን ፋሕሻ ሊፈጠር ይችላል። ስለዚህ ተኩን ፊል አርዲ ፊትነቱና ፈሳዱን ከቢር፣ ከዛ የበለጠ ችግር እንትን የለም። ዚና በጣም መጥፎ ነገር ነው። የዝችኛይቱ ግን እንደ ማንም ተብሎ በጣም በተረጋጋ መልኩ በረሱል ሰለላሁ ዐለይሂ ወሰለም ሐዲስ በቁርአን በዑለማዎቻችን ብዙ ነገር እያመጣ እሷን በዚህ አይነት በዕልም ወገሻነት ሊያርማት ይችላል። ሌላ ነገር የለውም። ይሄ የእሷ ነገር ነው የጎደለባት፣ ራሷን የሚጎዳ ነገር ነው የጎደለባት። እሷን ካስተካከለ ትዳሩ ተስተካክሎለታል ማለት ነው። ስለዚህ ትንሽ ሶብር ካደረገ የዚህ ሁለተኛው በጣም የተሻለ ነው ብዬ የማስበው። ወላሁ አለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ማይክ ፍሪ። እሺ ቆንጆ ነው አቡ አኒስ በጣም አመሰግናለሁ ማይኩ አሁን ለአቡ አሊ 40 ወይም ለባርባ ባርባ አማ እንደዚህ ያኒ ማይክ የለወሰዱ እነዚህ በወሰዱትና ጋራጋሬ ብትቆይ ትንሽ ብትቆይ ኢንሻአላ ኑርጀናም ብትቆይ ማይክ ፍሪ السلام عليكم ورحمة الله وبركاته تلقونا غير لو عند لج انهم عند كانت كميستو ما غنيت يمجباو نغير سكالا غني درس زينا ميبالو نغير الله ما يودون تلقونا غير لي سارا ود فيتنا وسط لي غبا نه يسو يهن نغير ما استاكل متتلو عندنيا مولو لمولو سامت تفاتنيا نت مالت ايتشال وندو قزقازا كهونه سوا ما استاكل ايتشال እኔ መጀመሪያውን አልስማማበትም በሁለተኛው አምናለሁ ሁለተኛው ዱዓ ካደረገላት ከተንከባከባ ስተቱን ካስረዳት ኢንሻአላህ ማትስተካከልበት ምንም መንገድ አለ ብዬ አላምንም ይሄ ነው የኔ አቋም ሰላሙ አለይኩም ወራህመቱላሂ ወበረካቱ ማይክ ፍሪ ወንድሞች ገብቷቸዋል እኔ አልገባኝም ከሁለቱም የተኛው እንደመረጠ አቡ አሊ ወላህ አልገባኝም እና ደሞ በጥያቄው እሱ ቀዝቃዛ ነው የሚባል ነገር አለ ነበር እሱማ እሳት ነው እሷ ነው ቀዝቃዛ የሆነችው አላ ኩል حال ጥያቄው እዚህ እናስቆየውና እዚህ እናስቀረውና ግን ትምርት ወስዳቸዋል ኢንሻአላህ بل انا اقسم بالله اقول لكم بصراحه لمن شيخ ابراهيم يملال እንዳትሉኝ ምክንያቱም እንደናንተ አይደለሁም እኔ ለየት ላለው ምንድነው ለየት የምለው የብዙ ጥያቄው ስለምሰማ ይሄ ነገር አለ ስላችሁ እመኑኝ አለ እነዚህ ሁለት ሴቶች አሉ አሁን ፍቴ የምትሰሙኝ ያላችሁ እነዚህ ሁለት ሴቶች አሉ ከናንተ አንዷ በዲኗ በጣም ቆንጆ ሆና በጣም መሰገን ዲን ሆና ላኪን የሚገባ እርካታ ለባልዋ የማትሰጥና በል ባሎቻቸው ወደ ሌላ ሄደው አይን ሲያሰፉ እንደዚህ መጥፎ ሲያደርጉና ከነሱ የማይጠበቅ ነገር በብልግና ነገር ሲያደርጉ ይታያሉ ሚስቱ ግን هي داعية هي حافظة هي تصوم بالليل هي يعني تصوم بالنهار وتقوم بالليل لكن هي ነገር ለሷ ነው ለሷና በሷና በአላህ ያለ ነገር ነው እሱ ግን ተበደለዋል ምክንያቱም እንዳልኳችሁ ነው ያ اخي ነብያችን ሰለላሁ ዐለይሂ ወሰለም አክበር መثل አክበር ቁድዋ ለኛ ሳምፕል ይሆኑ ለኛ መምሪያ ይሆኑ ከነብያችን ሰለላሁ ዐለይሂ ወሰለም የበለጠ አለን ወይ የፈለገውን ነገር ዝጉት የነብያችን ሰለላሁ ዐለይሂ ወሰለም ሱብሃንአላህ አልዓዚም ያ አኢሻ ሲልዋት ያ አይሽ ሲልዋት ነበር يا حبيبة قلبي يا رسول الله ما انت ود الله اني عائشة انا مودو موت ودت الله كهولم سو ما انت ود الله عائشة انا مودو يلو نبر يا عائشة استي نيستي رجع نارغ اني نانشي ان عندن غزي رجع ادرغالو عندن غزي يسمواتال بكم فرو عندم يسموت بحديث وردوال سبحان الله العظيم يعني انديوم اسوا اقفارغاچو للنبياتل الغالاي تنشي يالو يا عائشة تفقدني فقدلني استي كالله غادو انت عباده اندارغ يلو ነበር يعني ያልተገለጸ የለም በነቢያችን ሰለላሁ ዐለይሂ ወሰለም በአኢሻ የነበረው የፍቅር ስልት ሁሉ ተገልጿል እና እንዲያውም እስካሁን ድረስ ኡነቴ ነው እስካሁን ድረስ በነቢያችን ሰለላሁ ዐለይሂ ወሰለም በአኢሻ የነበረው ፍቅር የጸዳ በጣም እንትን ውበት የነበረውና እንደ አርአያ እንደ ምሳሌ የሚሰጠው ፍቅር እንደነሱ አልነበረም طيب የነሱ ለምን አንወስድምኛ እሺ ነቢያችን ሰለላሁ ዐለይሂ ወሰለም ናቸው ትልቅ ናቸው ያኒ የአላህ መልእክተኛ ናቸው በጣም ውበትና ግርማ ያላቸው ናቸው ላኪን የሴትን ሐቅ ያጠፉም ነበር አኢሻም እንደዚህ ሆና የባልዋን ሐቅ አታጠፋም ነበር ስለዚህ ምን ማለት ነው አሁን ያቺ ሁለተኛ ሴት እየደገፍኩ አይደለም ያኒ እናንተ በስስ አታዩትና በችላ አታዩት አንዲት ሴት ለባልዋ እንዴት ነው የምትይዘው ባሎች ያሪ ሴቶች ደሞ እንዳይቆጡብኝ ባሉ ደሞ ሴትዋን የሚገባ ነገር ይሰጣት አይሰጣትም ይሄም ትልቅ ጥያቄ ነውና እና ጥያቄው በዚህን ቆጨዋለን ኢንሻአላህ እኔ ትምርት ልትወስዱ ነው የፈለኩት ወንድሞች እንደዚህ አይነት ሴቶች ያለዋችሁ መታረም አለባቸው ሴቶች ደግሞ እንደዚህ አይነት ባሎች ካሉ መታረም አለባቸው እና ይሁሉ ደግሞ እንትን የሚቀርፎ ይሄን ችግር ቀርፎ የሚጠልብን ምንድነው ትምርት ነው ዒልም ነው ሌላ ነገር የለንም ስለዚህ ዒልም ከወሰድን ሁሉ ይስተካከላል ነው ምለው እሺ እንግዲህ ወደ ትምርታችን እንሂድ ዛሬ የዛሬ ትምርታችን ሁሉ ጊዜ እንዳልኳችሁ ነው لا حول ولا قوه الا بالله يعني يتدار نناغرالن ي جهاد في سبيل الله نناغرالن سوره البقره اسكون درس بزو نغر تمرت ستاچن يمن نغر يهلو نغر تناغرنال يزي اهون يزو يمطاهو گن بزو انناغرم الناستي بجرو بچا تسمون بلباچون رباموراچونا بنتناچو تسمون زاري نعم الارستو من الهلال إزالة الغشاوة إلى إزالة الغشاوة غشاوة مالت يرقى شفان مالتنا غشاوة مالت يرقى شفان لمثالي أينه لاي عند شفان سيمت أبت لما يتتشلم إنه هسبيتال هيده يا شفانو كارفو ما سلكك اللباتشو كزاتا يالله مالتنا لمثالي بجروه لاي عند نقر كقبا التسمام ሆስፒታል ሄደህ ያ ነገር የሸፈነው ነገር ቀርፈው ሲያለቁልህ ተሰማለህ ሽፋን ይባላል የረጋ ሽፋን ወይም ደግሞ ፍሪዝ ያደረገው ሽፋን እሱን ማስለቀቅ አለብን ያኽዋ በልባችንና በአይናችን በጆራችን ብዙ ሽፋኖች አሉ እነዚህን ቀርፈን ማስለቀቅ አለብን አለበለዚያ ከነ ሽፋኑ ከሞትን ወየልን ነው ምለው እንግዲህ ኢዛለተ ልግሻዋ يعني كباد شفان بلباتشن يالو السن يمسلقق انتنو زاري درساتشن معناتنو طيب هذا الغشاء يا اخواننا كما متاتشن بفيت مسلقق قلبن شفانو مندنو استي ونموشنا هوتوش بالله لطيقاتشو بالله لطيقاتشو اشي ما في مشكله وانجل ما يسرا سو يلم زينا لترقت تشلاله لبنتم ازا لترقت تشلاله سو مامات يعني تماله ሁላችን ከዚህ አንድንም አይደለም አንዳንድ ጊዜ ጉቦት በላለ አንዳንድ ጊዜም አራጣት በላለ አንዳንድ ጊዜም يعني ከእንትኑ ንጹህ ሰው የለንም ይሄ ነገር መጀመሪያ እንይዘውና ንጹህ ሰው ያላህ ሰው የነብይ ጠባይ ያለው ሰው የለንም لكن እነምለው ምንድነው ትልቁ ሽፋን ሸፍኖን ከሞትን ግን والله በጣም خساره ነው ስለዚህ እኔ ልምገራችሁ ስቲል ጠይቃችሁ ለአላህ በቀን ስንት ጊዜ ሞት ታስታውሳላችሁ? የነው መጀመሪያ ጥያቄ። ሞት የሚባለው ነገር በመላስህና በልብህና በአምሮህ ስንት ጊዜ ወዳን ተብቅ ይላል ሞት? ይሄ ነገር እንግዲህ والله ሞት እንኳን ብዙ ጊዜ አልጠቅሰውም አላስታውሰውም ካልክ ትልቅ ሽፋን ካንተ ጋር አለ ማለት ነው። ይሄን ሽፋን ለመቅረፍ ነው የፈለኩት ዛሬ። طيب نقول عنده صحابዎቹ ከነቢያችን ሰለላሁ ዐለይሂ ወሰለም ተቀምጠው እየተጫወቱ صحابዎቹ ምን አሉ ያ ረሱላህ እገሌ እኮ አሉ አንድ ሰው ተቀሰሱና يعني انسان تقي نو انسان مجاهد نو انسان يعني እጁ ቆርጦ ነው የሚሰጥ صدቃ ይወዳል ዘካት ያወጣል ምናምን ብለው በጣም አመጎሱት ሲያመጎሱት ከዛ በኋላ ነቢያችን ዝም ብሎ ሰሙና በመጨረሻ ምን አሉት እሺ እኔ አንድ ነገር ልጠይቃችሁ አሉ ነቢያችን በየቀኑ ስንት ጊዜ ሞት ያስታውሳል ይጠቅሳል አሉት والله موت قدام كون على سمانو موت سيتق سيتقس ما سمانو مالو نبي عيسى عليه السلام قالوا اذا قالوا انغدي ان انت تمغسوت وندماچو اندمتلوت ادلم اندمتلوت ادلم بتام يراق يراق يراق ابو تيازنو ان انت تمغسوت يجنا سو يادرغاچوت اندزي ادلم عند سو بيقنو موت አምስት ጊዜ 10 ጊዜ 100 ጊዜ 1000 ጊዜ ብቅ ያለ የማይረብሸው ከሆነ ይሰውየው በመስመሩ የለም እንግዲህ ይሄ ነቢያችን ሳሰለም ሐዲስ ነው መጨቃጨቅ መሳሳብ የማያስፈልገው ነው ስለዚህ እናንተ ወንድሞችና እህቶች በቀን ስንት ጊዜ ሞት ትዝላችኋል ታስታውሳላችሁ ሞት እንዳለ ብቅ ብሎ የሚያስፈራራችሁ ስንቶች ናችሁ ይሄ ትልቅ ጥያቄ ነው يا اخوه انظروا الى هذا الرجل علماءዎቹ ምን አሉ سبحان الله በተለይ አንድ عالم በኪታቡ ያሰፈረው ነገር ነው አንድ ሰው በገመድ የተጠለጠለ እንትን ሐዋሁ በዚህ ሐዋሁ በገመድ የተጠለጠለ እንትን አለ እዛ ቁጭ ብለህ እንደንትን ነው እንደ ሳሎን እንደ ሳሎን አይነት ነው ግን በገመድ በሐዋሁ የተጠለጠለ ነው ይገባቻል እስቲ ፒክቸሩ ተመልከቱት አንድ ሳሎን ነው ለምሳሌ ያኒ ምንጣፍ ያለው መዝናኛ ቦታ ነው እንደዚህ ትንሽ ሁለት ሶስት ሰዎች የሚቀመጡበት ነገር ነው ግን በገመድ ተንጠልጥሎ ያኒ በሐዋሁ እንደዚህ የተጠለጠለ ነገር ነው በጣም ደስ ይላል መዝናኛ ቦታ ነው ግን በፊቱ ትልቅ ገደል አለው ያን ከዛ ከወደቅ እኮ ገደል ነው አውሬ አሉ አንበሳ አሉ ምን አሉ ወየለ ከዛ ከወደቅ ግን አይወድቅም በጣም በጥሩ ገመድ እና በቀዊ ሆኖ ገመድ የተንጠለጠለ ነው እዛ ሆነ እንግዲህ በጣም ትዝናናለህ እና ዑለማዎች ምን አሉ ይቻ ዱንያ አሉ አንድ ሰው በዛ ተቀምጦ ማር ወለላ እየጠጣ ጮማ እየበላ ክትፎ እየበላ በየአይነቱ መጠጥና በየአይነቱ ፍሩት የመጣለት ሙዚቃ የተመታ ነው ሚስቱም ከሱ ጋር አለች ምናምን እንደዚህ እየተዝናና ምንም ነገር የሚያቆው ነገር የለም እና አንድ አይጥ መጣችና በላይ አላያትም እሱ አንድ አይጥ በዛፉ ወጣ መጣችና እሱ ሳያቅ ገመዱን ቀስ ያደረገች ትበላለች ገመዱን የነከሰች ዛሬ ትንሽ ነገ ትንሽ ከነገ ወዲያ ትንሽ በቃ ትንሽ ትንሽ ትንሽ የወሰደችው እሱ ምንም አይነት በማያስብበት ጊዜ አይጧ የመጣች ገመዱን የበላች የበላች የበላች አንድ ጊዜ ተበጠሰና ተቆረጠና ወደ ሃውያ ወደዛ ገደል ይዞ ሄደ ማለት ነው ዑለማዎቹ ትምህርት የሰጡት በዚህ ላይ ምንድነው እኛ እነዚህ ሰው ቦታ ያዝ እኛ ነን አሉ እኛ ነን አንድ ሰው ይበላ ሊጠጣ ሊዝናና ሊጫወታ ለካ ገመዱ አይጥ የበላችው ነች አንተ ግን አታቀም ስለዚህ ባልታሰበበት ጊዜ ብቅ ይላል ሞትና ሳትታመም ምንም ነገር ሳትሆን ሞት ይመጣና ምን ነው ትላለ ወላ አይጡ ገመዱን በላች ይሉሃል ይገባቸዋል አባባሌ አይጡ ገመዱን በላች አንተ ግን አታያትም ነበር እድሜያችን ደግሞ እየተበላ እየተቆፈረ እየተበላ እየተበላ ነው እኛ እናቀም ለምሳሌ ይገርመኛል አንዳንድ ጊዜ ሁለት ልጆች ያሉት ኦ ልጅ እኮ ጎበዘ እኮ ልጅ እኮ በጣም አደገ እኮ እረ ህፃን በነበረበት ታቃለ እንደዚህ ይል ነበር እኮ አሁንማ ዩኒቨርሲቲ ለመቅረብ ነው እሱ የልጁን ማደግና የልጁን መጎርመስ ብቻ ነው የሚያየው የሱ እድሜ ግን በዛ ሌቨል እንደቀጠለ አያቀም ሁላችን እንደዚህ ነን ስለዚህ አይጧ የዛሬ ትምርታችን እስቲ አይጥ ብላችሁ ወላስ ስምስቱት እና አይጧ እየበላች ነው ወንድሞችና እህቶች ስለዚህ ዘወር ብላችሁ አይጧ የት እንደደረሰት ማየት አለባችሁ አለበለዚያ የተመረጠ ምግብ እየበልናን እየተዝናናን በተለይ በተለይ አውሮፓ አሜሪካ ካናዳ ያላችሁ በዚህ ነጭ ሀገሮች ያላችሁ በየቀኑ ሞት እንዳለ የሚያስታውሳችሁ በጣም በጣም ስለማይገኝ ወነቴ ነው ልብ በሉ አይጧ እየበላች ነው ለማለት ነው የፈለኩት طيب ከዛ በኋላ ዑለማዎቹ ምን አሉ ተመልከቱ ከኔ ጋር الله سبحانه وتعالى بالقران من قال كلا اذا بلغت التراقي وقيل من راق وظن انه الفراق والتفت الساق بالساق الى ربك يومئذ المساق في سوره القيامه ان الله هو وندموج الله هو يسير لهم الله ايش ان تمركزوا هيكن ايه يعني يقول كلا اذا بلغت التراقي تراقي مالتي غرورو مالتنو غرورو ياتشي روح ستوطا قالوا علماءچو باغر نو متجمرو باغر تهدنا ودلاي ودلاي يهدش اني ايتشالو هي نغر سو سيموت 3 4 غزي ايتشالو كموته بحالا دمو بزو ريساوچ اطب يالو انا باغرو نو متجمرو ستهد اغرو راسو ده انچت يدرقال ይቀዘቅዛል በጣም በረዶ ይሆናል እንደዚህ ስትሄድ በቃ እንደዚህ እንደዚህ አላህም እንደዚህ ብለዋል ያኔ اذا بلغت الحلقوم ይላል ያኔ ጎሮሮ ላይ ከደረሰች ሩህዋ ይላል እዚህ ደግሞ كلا اذا بلغت التراقي تراقي አንገታችን ያለው ጎሮ እዛ ከደረሰች ሩህ አለ وقيل من راق ይላል من راق ማለት ረባካቹ ዶክተር ጦር ራቂ ማለት ራቂ ማለት ኮ ነው ራቂ ማለት ፎስ የሚሰጥና መድሃኒት የሚሰጥ ሩቂያ የሚያደርግ ነው እና ምን ይላል ማን ራቅ ይላል ረባካቹ ዶክተር ጥሩልኝ አረ ዶክተር ሞሶሊኒ ጥሩት ረባካቹ መድሃኒት ጥሩልኝ ተቸገርኩ እኮ ሰውነቴ እኮ ተቃጠለ እኮ ጎሮሬ እኮ በጣም ደረቀ እኮ ይላል ከዛ በኋላ እናቱ በዚ ዶክተር ትጥራለች በዚ ደሞ ሌላ ደሞ ዶክተር ይጣራል ወደ ሆስፒታል ይወስዳሉ ሰውየው ተጨናነቀ ለምን ሩሑ በዚ ደሞ ይሄ ነገር ወንድሞችና እህቶች ሁላችን በዚ እናልፋለን አሁን እንደ ታሪክ እንዳትወስዱ እንዴት ይሰውየው ከተቸገረ አንተ እኮ ነህ አንተ ዛሬ እሱ ከተቸገረ አንተ እኮ ነገ ተቸገራለህ እንደዚህ ስለዚህ እዚ ተራቂ ከደረሰች ሩሑሉ ወልተፈት ወظن انه الفراق سويو ظن مالت اون عالم علم اليقين يا يمي موتو سويو اسو يا قال خلاص الدنيا شنيتو لمجر غزه غزه كزي حدنا اندمي غواز ليلوچو باقوم اسو 101 كمتو يامنا يا قال نغغري غباچوال لمثالي لمثالي ايثيو اندماچن ايثيو يعني لمثالي ولا اني راسين لتقس ايثيو لمثالي بسكرات الموت تقمطوال ሩሑ ለሞጣት እንትን ያለ ነው አይደለም እኛ አሁን 10 ሰዎች ከበነዋል አንዱ ምን ይላል አረባክ ዶክተር አምጣ አረባክ ቀዝቀዛው አድርገ ራሱ ላይ እንትን አድርግለት እንትን እንላለን ከዛ በኋላ እሺ አሁን ትንሽ ይሻላል አሁን እኮ ትንሽ ትንፋስ አግኝተዋል እሺ አሁንስ ደሞ ትንሽ እስቲ ከዛ ወተት እንትን አድርገው ምናምን እንላለን እሱ ግን ለየት ያለ እውቀት አለው ሩሑ ለሞጣት ከፈለገችና ሞት ከመጣ ያቃል 100% ሲያቃል من معناته نو يقول وظن يعني عالم علم اليقين انه الفراق خلاص اهنا الدنيا تتو مهد اندالبت اوقه انيا باناقم اسو ياقال طيب انديت ياقال خلاص نبياتين اندالوت نو علماءش اندو طيقاچو يا رسول الله متى اخر انسان عهده بالدنيا له بلو طيقواچو يا رسول الله عند سو مچرشا አዱንያን ትቼ እየሄድኩ ነኝ ብሎ የሚያረጋግጠው መቼ ነው ብሎ ጠየቁት ለነቢያችን ነቢያችን ሰለላሁ ዐለይሂ ወሰለም قال اذا عاين ምን ማለት ነው ካየ ማለት ነው ምን ያያልመዋቹ አይዋ እዚ ለነው እንግዲህ ያለው 10 ሰዎች አንዳንዱ ያሲን ይቀራል አንዳንዱ ውሃ ያስገባለታል አንዳንዱ መርፌ ይወጋዋል አንዳንዱ ዶክተሮች መጥተው ደሞ የትኩሳቱን ነገር ሚዛን ይሰጣሉ ለካሱ ይያየ ነው ምንድነው የሚያየው ملك الموت متو الزافيت لاي قومو روحن لموسد يتقرربه نو ساعتون دقيقون ييتبقه نو سلازي اسو بليلا عالم نو يالو انيا بليلا عالم نو يالو نو انا يا قال ايه معناته نو اياو وظن يعني عالم علم اليقين انه الفراق خلاص مهدو مهونن ترغاغته طيب من هنا والتفت الساق بالساق التفت الساق بالساق هو الترجمه لو قالوا علماءچو አንዱ ትርጉም ያው አንድ ሰው ሲሞት ምንድነው ተታረገው ፈላጭ ቆራጭ የነበረው መንግስት ይዝ የነበረው ሚሊዮነር የነበረው የፈለገውን ሰው የማይደፈር የነበረው ሁለት ሳቁ ወይም ሁለት ባቱ ሁለት እግሩ ተቀለል አርገ በአድ ጨርቅ እዛ ተጠለዋለ እንደዚህ ማለት እኮ ነው ያኒ በጣም ከባድ ሰው የነበረው ሁለት ባቱ ሁለት እግሩና ሁለት እግሩ ጭብልቅ አርገ አንድ ከፈን ውስጥ አስገብተ ተጠለዋለ ይሄ ማለት እኮ ነው لكن ونتنيا ترغمو جن اسو عدلم علو ساق مالت علو چگر مالت نو علو والتفت الساق بالساق انا سويو بهولت چگر بهولت چگر وست يتچنان نك انو مندنو چگرو اندو يا اخيرا چگر نو مكنياتوم افيتو لاي ملائكة الموت اياي نو اندو دمو تمركتو يا اخوانا اندو دمو زور بلو دك انو دقرا بياي ቆንጆቹ ምስቱ አለች እያየችው ነች ቆንጆቹ ልጆቹ 3 4 በጣም ኮኮብ የሚመስሉ ልጆች አሉት እና ገንዘቡ ደሞ በባንክ የተቀመጠው ሁሉ ይታየዋል ልጆቹ ይታዩታል ምስቱ ይታየዋል እናቱ ይታየዋለች ያ በስንት አመት አከማችቶ የሰራው ቪላ የሰራው ፎቆች ከነስ ዊሚን ፑል ይሁን ሁሉ ይታየዋል ከዛ በኋላ እዚህ ላይ እንባልክ እንደ ጎርፍ ይሄዳል ወደ ላይ እንደዚህ ሲያይ ደሞ መለከልሞት ደሞ አንድ ጨርቅ ይዞ ደሞ ሩህን ለመውሰድ ደሞ ተቀራርበዋል በሁለት ጅግር ተቀርቀረዋል ወይ ደሞ ሁለት ጅግር ገብቶ ተጨናንቀዋል ማለት ነው ገብታቸዋል ወንድሞቼ እባካችሁ ንገሩኝስ والله እኔ እንደገባኝ ገባችሁ ሰውየው በሁለት ወጽመት ገብተዋል አንዱ ችግር ያ ዱንያ ነው እንዳልኳችሁ ያኒ ገንዘብ ለ30 አመት ያከማቸው ገንዘብ አለ ሚስቱ በጣም ቆንጆ ስንት ሰው ከስንት ሰው ተጣልቶ ያመጣትና በጣም የሚወዳት ሚስት ነች እሷም ትቶ ሊሄድ ነው፣ ገንዘቡን ትቶ ሊሄድ ነው። ልጆች አሉሽ፣ በጣም ቆንጆ የሆኑ ልጆች፣ ሲስማቸው ሲያቅፋቸው የሚያድር የሚውል የነበረ በርዱ ባባ እያሉ እነሱም ትቶ ሊሄድ ነው፣ ሀብቱ ትቶ ሊሄድ ነው፣ ጓደኞቹ ትቶ ሊሄድ ነው። እንደዚህ ብሎ ሲያስብ እንባው ልክ እንደ ጎርፍ ይወጣል እና ወደ ላይ ሲያይ ደግሞ ለካ መለከል ሞት መጥቶ ደቂቁና ሰከንዱ እየጠበቀ ነው። በዚህ ሁለት ችግር ገብተዋል። ወልተፈት ሳቁ ቢሳ እልተፈ ማለት ተገናኝተዋል ማለት ነው። የሰማይ ችግርና የመሬት ችግር በዛ መካከል ገብተዋል። ያ ረቢ ሰህል علينا الموت يا ربي والله اقول لكم اني اهون محاضره وانديت نبر والله سيتم شيخ ابراهيم يموت تناغروال اياكم اندزي انداتلو اقسم بالله العظيم الذي خلق السماوات والارض يحقنوا اني نجه زاري مندنو زاري اهود ادلم ممكن نجه ماكسنيو شيخ ابراهيم تنانتنا دعوه ميارق نبره متوال تسموت تشلالاچو او متوال من هنا والله ماكينا قچچو متوال بعيد ادلم روق روي نجر ادلم طيب ايثيو من نبر تنانتنا كو نبر عند انت ملسي ست نبر او خلاص متوال يا اخي انديت موتي خلاص متوال يا اخي طياق اطيق متوال يهلي بال يشلال نجه سبحان الله العظيم ينجر اند تاريخنا اند انت اند توسد وندموچنا هوتوچه كلا اذا بلغت التراقي وقيل من من من راق ازي لاي بالقران سنقرا ازي لاي نقومالن يعني انديت متقراو كلا اذا بلغت التراقي وقيل من تقوم الهزي مكنياتهم وقيل من راق اندايبالنا ترقوم اندايبالاش وقيل من راق تلاله من نوم يادنين باكاتشو دكتور امتولين باكاتشو يميفوسين امتولين الناتو الزادمو يتلاله باكاتشو اندزي من راق وظن السنو انقدي انان تادلاتشوم السوقن متو بمتو اوقو المهيدو مهونون وظن انه الفراق والتفت الساق بالساق الى فين الى ربك يومئذ المساق ايش معنى المساق تغوتو نو ميهدو ودو ادلم بغمد غوتو ودي اخيراي وستوتال معناتنو سبحان الله العظيم سبحان الله كزي ما يميامل تسو عند يلم ظن اكثر الناس ان الموت فناء بزو سوتش موت معناتكو كزي كهيوت ملايات نو بلو يحسبو سوتش قالو كريستيان مدنو ميالو عرفو يلالو عرفوا عرفوا بتقني عرفوا مالته متوال مالته من يعرفال انقدي موت عرفت بيهون ما والله بتام ديت غوش طرو نبر مسلاچو موت عرفت ادلم موت كزي عالم تليته زنبله مطفات ادلم وهذا خطا طيب ولذلك بالضبط كما ينقل الشرطي منالو الموت والو الموت هو يعني ካንድ ቦታ ወደ አንድ ቦታ መሸጋገር ነው አልሞት ሞት ማለት ፈና አይደለም ተቃላችሁ ፈና ማለት ነበርክ ጠፋህ እንደዚህ አይደለም ሞት ካንድ ቦታ ወደ አንድ ቦታ መቀየር ብቻ ነው ወንድማችን ትናንትና ምን ይል ነበር ከካሊፎርኒያ ስቴት ወደ ዋሽንግተን ስቴት ቀይሯል ስለዚህ ህይወቱ በካሊፎርኒያ ነበረው አሁን ሁሉ ትቶ ወደ ዋሽንግተን ዲሲ እዛ ገብቷል ህይወቱን በዛ እየመራ ነው እንላለን ሞት ልክ እንደዚህ ነው አሉ። طيب وخلاصه ان الملائكه لا يقبض روح ابن ادم الا باحدى الحالتين ملائكه ودمو روحن لموطات لموسد سيمطا كهولتو አንዱ ነው አሉ كهولتو عنده اهون ام عبدين نور جنة ابو علي ابو انس ابراهيم سراج ايثيو طيبة هلاتشن كهولت عندنو روحاتشن ستوتا كهولت عندنو سوستنيا يلو من ديوم كهولت عندنو اما يأتيك ملائكة الرحمة اما يأتوك ملائكة العذاب ارلم بأينه نو متهاتشو دمو بزاسات بأينه نو متهاتشو نعم يقول العلماء ان كنت مؤمنا يهنو انقدي والله اني سموني اني مكينه سندا كل غزي كونو بيقنو 24 ساعه مكينه كبيتي تنستي مكينه ينداه سهد ينطبقو من مسلاچو ملك الموت اهون عنده مثلا لمثالي عند عند شيطان هون سوچ انتن وطاتوچ قالو بمكينه و بلو سيالف بقى من تلاله ገጨኝ ነው የምትለው خلاص ሄድኩ ነው የምትለው እዚህ ግዜ እነም ተጠብቀው ምንድነው መላእክቱ ለማየት ተጠብቃለሁ ሁሉ ግዜ እኔ ጠባይ ልንገራችሁ አላህ የሰጠኝ ስጦታ ነው ይሄ ነገር እና እንደዚህ በቃ መላእክቱ መጣላለሁ እንግዲህ ይጠብቃለሁ የምን መላእካ ነው የሚመጣልኝ? አሁን የዓዛብ መላእካ ነው ወየልኝ? እንግዲህ የራህማ መላእካ ነው አልহামዱሊላህ እንደዚህ ጠብቅ። ምክንያቱም ነቢያችን ምን አሉ? የመጨረሻ የዱንያ ስትሸኝ ምንድነው? ኢዛ አየን ይሄን ያዙልኝ ካየ ማለት ነው። ምንድነው የምታየው? መላእካው ሲመጣ በአይነት ታየዋለህ። እሺ ምን ይላል? እሺ ይሄን ለመግለጽ ነው የፈለኩት። አሁን ጣዛ እኮ ነው ትምህርት፣ ጣዛ እኮ ነው የምሰጣችሁ ያለው። ጣዛ ታውቃላችሁ፣ ታሪክ የነበረው አይደለም ወይም የሚመጣ ታሪክ አይደለም። አሁን እያንዳንዳችን የሚገጥመን ነገር እኮ ነው የምነግራችሁ ያለው። መላእካው ይመጣና ምን አሉ ዑለማዎች? መላእከት ረህማ ከሆኑ በቁርአን የተረጋገጠለት አንድ ቃል አለ። ምን ይሉሃል? አሰላሙ አለይክ ወራህመቱላሂ ወበረካቱ ያ ጠይባ። ጠይባ ከሆነች የምትሞተው ጠይባ ከሆነች ጠይባ ይሉዋታል። በስሟ እኮ ነው አሰላሙ አለይኪ ወራህመቱላሂ ወበረካቱ ጠይባ ይሉዋታል። ይህ ሰላም ትሰማለች? ነአም፣ በድምጽ ትሰማለች ይህ ነገር። ከዛ በኋላ እንግዲህ ፍቃድሽ ከሆነ ያንቺን ሩህ ለመውሰድ ነው የመጣ ነው ይሉዋታል። እነዛ እሷ ሰከራተል ሞት ስትያዝ የከበቧት ሰዎች አያቁም። ኢዛ በለቀት ልሑልቁመ ይላል አላህ ስብሃነ ወተዓላ። እዚህ ከደረሰ ያኒ በኋላ ነግራቸዋለሁ። ስለዚህ እና ጠይባ አታቅም አይደለም፣ የከበቧት ሰዎች አያቁም። እሷ ግን መላኢካው መጥቶ አሰላሙ አለይኪ ወራህመቱላሂ ወበረካቱ ያ ጠይባ፣ ያንቺን ሩህ ለመውሰድ ነው የመጣ ነው አጀልስ ስለደረሰ ይሏታል። ይች ምንድነች? ሙእሚና ያኒ እንደ ስሟ ጠይባ ከሆነች ማለት ነው። እሺ ትልና ሩህዋ ከጀና አንድ መንዲል ሐሪር መንዲል ይዘው መጥተው ቀስ አድርገው ሩህዋ ይዋውጡና እዛ መንዲል አስቀምጠው ወደ ጀና ይወስዷታል ማለት ነው። ይህ ሙእሚን ከሆነ ነው። እና ከፈለጋችሁ ቁርአን እቀራላችኋለሁ። አሁን የቁል ስብሓነ ወተዓላ ኢነ ለዚነ ቃሉ ረቡና አላህ ቱመ እስተቃሙ ተተነዘሉ ዓለይህም ልመላኢካ አክሰረ ልዑለማ አልሙፈሲሩን። ይህ አንድ ሰው ሲሞት ነው ብለው ይህችን አያ ሲፈስሩ እንደዚህ አሉ። አንድ ሰው ሲሞት ለሱ የምትሆን አያ ነች ይህቺ። ኢነ ለዚነ ቃሉ ረቡና ላህ ሱመ እስተቃሙ ተተነዘሉ ዓለይህም ልመላኢካ እንተ ምን ይላሉ? አላ ተኻፉ አትአብሽሩ አትፍሩ፣ እኛ መለከል ሞት ነን እና አንተ ወደ ጀና ለመውሰድ ነው የመጣ ነው። አላ ተኻፉ ወላ ተሕዘኑ ወአብሽሩ ቢልጀነት አለቲ ኩንቱም ቱዓዱን ናሕኑ አውልያኡኩም ፊል ሐያት ዱንያ ወፊል አኺራ ወለኩም ፊሃ ማ ተሽተሂ አንፉስኩም ወለኩም ፊሃ ማ ተደዑን ኑዙላን ምን ገፉር ረሒም። ይህን ነገር ይሰማል የመዋጩ መዋጩ ይህን እንደዚህ የመሰሰሉ ቃላት እየሰማ ሩሑ ይሰጣልና ሩሑ ያስረክባልና ከዚህ ዓለም በሞት ይለያል ማለት ነው። አማ ልሓላ ሳኒያ ሰውየው ካፍር ከሆነ ሰውየው ፋስቅ ከሆነ ወላ ሙስሊም ሆኖ አሁን ሙስሊም ሆኖ አሁን እንደሚያደርጉት ያኒ እነዚህ ሙሽሪኮች ሙስሊም ሆኖ በአላህ የሚያጋራ ከሆነ ሙስሊም ሆኖ የሽርክ ነገር የሚያደርግ ከሆነ የኩፍር ነገር የሚያደርግ ከሆነ መላእኮቹ ይመጡና መላእኮቹ እንግዲህ የዓዛብ መላእካ ነው የሚመጡ። ምን ይላሉ? በደለ ሰላሙ አለይክ የስፈዑነሁ ጥፊ ነው የሚሰጡት በእጃቸው ጋወርገው ጥፊ ይሰጡታል ማለት ነው። እውነት ነው ይህ? ነአም ቁርአን እንደዚህ ብለዋል እንጂ ቁርአን እኮ ነው ያለው፣ የኔ ፍእንትን አይደለም። የቁል ስብሓነ ወተዓላ ያ ሙሐመድ አለው በቁርአን ያ ሙሐመድ ወያ ኡመተ ሙሐመድ ፈከይፈ ኢዛ ተወፈትሁም ልመላኢካ። እረ እነዚህ ካፊሮች በጣም በጣም አንሰማም ያሉ ካፊሮች ነገ የመላኢካው ሩሕ የሚወስደው መላኢካ ሲመጡ ምን ሊሰሩ ነው ይላል አላህ ስብሓነ ወተዓላ። ምንድን ነው እዛ የሚያዋጣቸው? ምንድን ነው ፈከይፈ ኢዛ ተወፈትሁም ልመላኢከቱ የድሪቡነ ውጁሀሁም። ቃል በቃል ነው የድሪቡነ ውጁሀሁም ወአድባረሁም። መላኢካው እኮ ነው በፊቱ ላይ ጥፍ እየሰጠ በዚህ በጀርባው ላይ ጥፍ እየሰጠ እየደበደበ የቁል ዛሊከ ቢአነሁም እተበዑ ማ አስቀጠ ላህ ወከሪሁ ርድዋነሁ ፈአሕበጠ አዕማለሁም። እነዚህ ሰዎች እኮ አላህ የማይወዱ የነበሩ ካፊሮች ሙሽሪኮችና ፋሲቆች የሆኑ በጥፊ እየጠፉ በጀርባቸው እየደበደቡ ሩሑን በደንብ አድርጎ ያወጣሉ ማለት ነው። ያኳና አንዱ ሚን ሰለፍ ሳሌሕ ከዛ ሳሊሖች የሆኑ ሰዎች አንዱ የታወቀ ሰው ነበር። ልክ ነው ከሱና ወጥተዋል፣ ከሱና ውጪ ነው ድርጊቱ። ላኪን የተገኘ ልንገራችሁ ለሃያ አመት ሳይስቅ አንድ ቀን ሳይስቅ ለሃያ አመት አሳለፋሉ። እንግዲህ መሳቅ حرام አይደለም። ነብያችን ይስቁ ነበር፣ አቡበከር ዑስማን አሊ ይስቁ ነበር። እኛም እንስቃለን፣ ወንጀል አለ መሳቅ። እንዲያውም ሙትዓ ነው። አንዳንድ ጊዜ ስትስቅ በቃ ደስ ይልሃል። ሰውየው ግን አይስቅም ነበር እና ጠየቁት፣ ለምንድን ነው ማትስቀው አሉት። እኔ ነው የሚገርመኝ እናንተ እንዴት ሳቅ እንደሚመጣላችሁ ይገርመኛል አለ። يقول كيف انسان يضحك والصراط امامه افيتي لا صراط الله يالو صراط تاكلاچو مندنو بجحنم لا يتزرغاو ي 3000 عمت منجد نو انا يهن نجر كالفك نو ود جنام تگبا الا بلزيا ازا جحنم نو متگباو صراط يتبالو ي 3000 عمت منجد بفيته كو الا الفكو يالو انديت ساق يمطباچو عليلال سبحان الله العظيم يا صراطك ألفكو بستجربه نو يالو سيلو افس كميقدد ذا غزي ساق الى الصراط سلازي مندنو ميلو ملائكوتشو سيمطو يدبدبونا طفي يسطو ليلا دمو قران من الى الله سبحانه وتعالى بليلا سوره دمو من الى ولو ترى الى انت محمد بتاياچوكو يا محمد يا ابراهيم سراج يا ايثيو يا انت يا باشا شريف انذي كفارشكو بتاياچو الى الله سبحانه وتعالى بطياق ملكنو مناغرو ولو ترى اذ يتوفى الذين كفروا الملائكه انذي ملائكوتشكو يا كفارچنا يا مشركوتش روح سيوسدكو بتايواچو غنا تايواچو منانته غن بتايواچو الى يضربون وجوههم يهل لا ايانو يضربون وجوههم وادبارهم እና ፊታቸው እየመቱ በዚህ በእንትናቸው በስተጀርባቸው እየመቱ ምን ይላሉ? ذوقوا عذاب الحريق ይብቻ አይደለም አሁን ከዚህ ወጣችሁ ደግሞ እሳት ውስጥ ነው የምትከተን ቀመሱት እስቲ ይላሉ። ذلك بما قدمت ايديكم وان الله ليس بظلام للعبيد ይህኮ ስራችሁ ያሳለፋችሁ ስራችሁ እሱኮ ነው የተናገረ ያለው እሱኮ ነው ጥፍ የሚሰጣችሁ እኔ አይደለሁም ይላል መላእክቱ እኔኮ አይደለሁም يا مطفو سرا يسرى اسكنو الى سبحان الله العظيم. وقال ايضا بل لا اياد من القران من الى الله سبحانه وتعالى ولو ترى اذ الظالمون في غمرات الموت ان الظالموت يهونوا كافروش مشركوش كو روحاتهم غمرات الموت سكرات الموت معناتنو روحاتهم سيوطا سيموتو كو يلالو والملائكه باسطوا ايديهم እነዛ መላእክቶች ደግሞ እጃቸው ዘርግቶ ያኾና እኔ አንድ ነገር ልጠይቃችሁ አሁን የማነባቸው አያቶች ሰምታችሁ ታውቃላችሁ በህይወታችሁ በሙሉ እንደዚህ አይነት ትርጉም እንዳላቸው ሰምታችሁ ወይ አውቃችሁ ታውቃላችሁ እኔ አቃለሁ እንደማታውቁ አንዳንዶቹ ካልሆኑ በስተቀር ትርጉሙ ምስጢሩ ይህም ሆኑን ብዙ ሰው አታውቁም ላኪን ስሙት እንግዲህ ቁርአን ነው ማነበው ያለው ወለው ተራ اذ الظالمون في غمرات الموت والملائكه باسطوا ايديهم ملائكه يعني ملك الموت اجو زرغتو እንደዚህ ይላል اخرجوا انفسكم يلا استي روحنا اوطا ይላል اخرجوا انفسكم اليوم تجزون عذاب الهون بما كنتم تقولون على الله غير الحق وكنتم عن اياته تستكبرون ننتثبتنيوچ استي روحنا اوطوت استي اوطاو استروح يعني تروح اوطاو الوا الملائكه ومالتنا اذا سبحان الله يتهل انغدي عرفت يميبالو عرفه من يعرفال انغدي يموت سو انديت يعرفال طيب يا اخوانا عند نغير الله يقول احد السلف يصف الموت الموت الى الاند صحابي جسر دلدي مالتنا الموت جسر يلتقي به الحبيب بالحبيب ወዳጅ ከወዳጅ የሚገናኝበት ቦታ አለ ያክን ወደዛ ለመدرس አንድ ድልድይ ያለ ድልድሉን ተሻግረህ ነው የምትሄደው ድልድሉ ደግሞ ሞት ነው አለ በሞት አርገህ ሐቢብና ሐቢብ ሁለት የሚወደዱ ያኒ የሚገናኙበት ነገር ነው እነማን ናቸው እነዚህ የሚወደዱ ዑለማዎቹ ሲጠቅሱ አንደኛው ባሪያው ከአላህ ጋር ሲገናኘው አሉ ኢብራሂም ስራጅ ጀነት አስገባው አላህ Subhanahu Wa Ta'ala እና ከአላህ ጋር ሲገናኝ ትልቁ ደስታ እሱ ነው ግን በመንደ ነው የሚያልፈው ኢብራሂም ስራጅ በአውሮፕላን አርጎ በዋሽንግተን በአቴን ሳርጎ ነው ላ በሞት ነው የሚሄደው መሸጋገሪያው ሞት ነው طيب ለምሳሌ አሉ አልአብ بولده አባት ከልጆቹ ጋር የሚገናኝበት አዘውጃ لحبيبها زوجها የምትወደው ባል የሚገናኙበት ቦታ አለ ግን ሁለቱም በሞት አርጎ ነው የሚያልፉ العالم بتلميذه الصديق بصديقه كل هؤلاء يلتقون في الآخرة لكن بدلديو مالف هالباتشو دلديو من دنو موت نو إذن موت من دنو موت مالت كان ربوتا وران ربوتا مياشاقا قرهنو إنيان دم الناس بواد اللم يعني أرفوال هيدوال أفرهونوال تأفتوال لا اندزي هاد اللم اندزي بيهون ما بتأمترو نبار نعم ولذلك الله سبحانه وتعالى بقرآن لنقرات شنقري قرآن سدستشي سوستمتو آيا اللوت سدستشي سوستمتو آيا بقرآن اللوت هاد اللم تاكال لا تشو يمج الرشا آيا من دنج يمج الرشا يا قرآن بسواد التدمن دمج بكا كسوابها لا لنبياتشن عند آيا الوردم يمج الرشا يا قرآن مدم دميا آيا بسورة البقرة يمتقنيو متو سماني عندنيو آيا نو من إلى الله سبحانه وتعالى لك أنت لمسالي إني لنقره أنت أباتنا هادم أدلم أباتنا لجيه كإثيوبيا كاردسابا ወደ አሜሪካ ትልኳለህ ለትምርት ነው ወይስ እዛ ሊቀመጥ ነው ምንድነው የምትለው ልጄ አይዞህ አትፍራ ወንድሁን ደሞ እኔ በቃ በጣም አደራ የምልህ የዲንህ ጉዳይ አትተው ልጄ አብሽር የፈለከውን ነገር ገንዘብ እልክልሃለሁ አብሽር ወንድሜ ደሞ ልጄ አንተ ደሞ ያኒ የምታደርጋቸው ጓደኞች ደሞ ጥሩ መሆን አለባቸው አትርሳ እንግዲህ ደህነት አለ ሀብት አለ በሽታ አለ ይሁሉ ነገር እንደሚገጥምብህ ደሞ እወቅ ያለ አባት ወልጁን ይመክራል አይደለም እንዴ ለምን ይመክራዋል ስለሚሸኘው ምክንያቱም ممكن 10 አመት አይገናኙም ممكن በዛም እዛ ወደ አኺራ ሄዳል እዛ ወደ አኺራ ሄዳል ስለዚህ የመጨረሻ ምክር እንዲያውም ልጁ ኤርፖርት ሄዶ አባቱ ሲሸኘው መጨረሻ ተቃቅፎ ሲሳሳሙ አንድ ነገር የሚሰጠው ምክር አለ እንግዲህ ልጄ እንዳልኩ ወበዝሁን ወንድሁን ዲነህ እንዳትተው እንደዚህ አይደለም የሚለው አላህ ደሞ በቁርአን ለ23 አመት ቁርአን ሲወርድ ቆይቶ 6300 አያ ወርዶ ነቢያችን ሰለላም ንብወታቸው ከተመው ያኒ ጨርሰው ወደ አኺራ ሲሄዱ መጨረሻ አያ ይወረደችውና አላህ እኛን እንደውሳያ የሰጠን ይህች አያ ነች ተመርከቷት ምን ይላል يقول سبحانه وتعالى واتقوا يوما ان انت سوتش عند قناله يعني بمرسات يراساچوت عند قناله اتقوا يعني قنا استاوسو فروت يا قني بزا قني ميگنيو نغر باكاچو لب بلو عليه واتقوا يوما ترجعون الى الله ثم توفى كل نفس ما كسبت وهم لا يظلمون باكاچو اهون እኔ በመጨረሻ በዚህ ቁርአን መጨረሻ መደምደም ያመሰጠው ይሁሉ ለ23 አመት ህግና ደንብ የወረደው ስንት ነገር የተባለው በቁርአን መጨረሻ አደራ ተመልሳችሁ ወደኔ ስለምትመጡ እና አትሳሳቱ ልብ በሉ ብሎ አላህ ቁርአን በዚህ ከተመው ማለት ነው ስለዚህ هذا اليوم الذي اوصى الله ان نتقيه له باب اذا يباب አለው يعني بر አለው برن كفته اهون لالو الله سبحانه وتعالى ودزابو تعالى مهد برون كفته تقبله يعني من الدنيا تخرج الى الاخره تدخل برو من دنو صافلو سي برو من دنو ك الدنيا ود اخره متهدبت برو كفته متهدبت موت نو ايه نو انقدي موت ونتنياو نغر اندتاوقوت بيه نو طيب نسمع الى هذا الكلام انا بتام ادرا يملو يا اخوه الله سبحانه وتعالى بقرآنه من دنو ملو والليل وما وسق والقمر إذا اتسق لتركبن طبقا عن طبق لال يهن نقر تقال لك في سورة البلد لتركبن طبقا عن طبق من مالتنا تقال لك الله مجمّر ملوال بلاليث ملوال والليل وما وسق عندنا بجأرك ملوال والقمر إذا اتسق بلوال هذا لم طيب لمن دنو يا مالكو قيتها يا مالكو تلنقر أشواه لتركبن طبقا عن طبق كناته ما حسن كوتاه جمرو اسك جنة ويم جهنم اسك متقباكو سنت ترارا سنت شلقو سنت شقر سنت قد امن بزو نقر اللي قد ما تشونونا شلات بولت يهيش يوت بزو نقر يازش نج يلال الله سبحانه وتعالى እንደምን መሰለ ነው ለተርከቡነ ጠበቀን ጠበቀን ማለት ነው ኮረብታ ቁልቁለት ሸለቆ ያኒ መንገዱ መጥፎ የሆነው ባህር ምናምን እንደዚህ አይነት በፊታቹ የተቀመጣለ ይላል እንደምን የመሰለ እኔ ልንገራችሁ ለምሳሌ በሽታ አሁን እናንተ እዚህ ያላችሁ ያልታመመ ሰው አለ ቢያንስ ትንሽም ትልቅም ሁላችን በሽታ ያጠቃናል እና ይህ አንድ አይነት እንትን ነው ችግር ነው طيب الحرم ሽምግልና እርጅና አላረጅም የሚል ሰው አላችሁ እናረጃለን እንጂ አለ ምሳሌው ምን ይላል በትግርኛ ንለባም አመተሉ ናሻ ደርጉሐሉ ይላሉ يعني አንድ ሰው በጣም አስተዋይ ከሆነ ልብ ካለው አእምሮ ካለው አዋቂ ከሆነ يعني ጥሩ ሰው ከሆነ يعني تنش قالات يبقوال امثلو مالت يعني عند تنش قالات بتسطو يعني 100 شي قالات لمناجر يفلكو بزي تنش قالات يغبوال يمان نو لب يالو استواي عقلنيا اواقي مهور يه نو نعشا عشا موني مالت نو معشا كن درغو حلو يلالو درغو حلو مالت يا 10 السلام عليكم ورحمة الله وبركاته عندنا إن شاء الله يا جماعة يا صبر نادر جم ملسات ما شاء الله تملسات عندنا ما يكفي السلام عليكم ورحمة الله وبركاته إنجليه إن شاء الله نجروا لسات رونا يتقرن يوم السالي سمتاتشوال ويسقنا على الكثم يتقرن يوم السالي أو سمتاتشوال سلزي أهون يمج أرشا ومدمدم يو በአምስት ደቂቃ ለዝጋው ነገሩ ወነቴ ነው ወንድማችን እህታችን ወንድሞችና እህቶቼ ነገሩ በፊታችን ላይ ያለው ጉዳይ ስለሆነ ነው በጣም በእንትን የምናገረው ያለው እና ሁላችን አምስት ደቂቃ ነው ይቀረን አንድ አመት ነው ሁለት አመት ነው አናቅም የነገር መጪ ስለሆነ ነው የምናገረው ስለዚህ የመጨረሻው ዑለማዎች ያሉት አንድ በጣም ትልቅ የሆነ ነገር በዛ ልደመድመው ማዛ قال العلماء يقول موت ሁለት አይነት ነው አሉ موت ሁለት አይነት ነው አብዛኞቻችን 99% ግን ሞቱ እኛ የምናቆው ሞት ብቻ ነው የምናቆው ምንድነው አንድ ሰው አረፈ ሞተ ሩሁ ወጣ ተቀበረ ሄደ በቃ ሞተዋል ይሄን ብቻ ነው የምናቆው لكن يقول العلماء يقول الموت نوعان هما موتتان واكثر الناس لا يعلم الا الموتة الاولى الذي نعرفه ሁላችን የምናቆው ሞት እሱ ነው የሚያቆሰው يا اخوة الموت الاولى هو الموت قبل الموت موت كموت بفيت عليه انا عندنا موت نقوالن ሁለተኛ موت جن كموت بفيت ليلا موت علالو اضرب لكم مثل مثال لستاچو رجل سافر الى بلد بعيد عند سو باند تلك مدربدا يعني لمثال كاديس ابا يوطانا ويم دومو لمثال بافريكا اگر باند بوتا كاند بوتا ينسانا سفي هونو صحراء مدربدا ጉዞው ይጀምራል በአህያ ነው በፈረስ ነው ጉዞው ይጀምርና ላንድ ሁለት ቀን ሲጓዝ በትልቅ ምድረበዳ ነው ውሃ ጥማት በቃ ተጫናነቀ ራበው በቃ ሰውነቱ ድክምክምክም አለው አልহামዱሊላህ እንደዚህ ያለ በአንድ መንደር ገባ ማለት ነው እዛ ገብቶ በላ ጠጣ ሰውነቱን ራሱን ታጠበ ሁለት ቀን አሳረፈ ከዛ በኋላ ከዛ አገር ወጥቶ ጉዞውን ለመጓዝ ብሎ ሲሄድ ያቃል አሁንም 5-6 ቀን በፊቱ ያለው ጉዞ ውሃ እንደሌለ ምግብ እንደሌለ ያኒ ምንም አይነት ሰህራ መሆኑና አሸዋ ብቻ መሆኑን ያቃል ይሄ ነገር ሰውየው ያቃል ላኪን ከዛ እንትኑ መንደር ተነስተው ጉዞውን ለመቀጠል ባዶ እጁ ተነሳና ጉዞውን ቀጠለ ማለት ነው አሁን በመንገድ ሲሄድ ራብ መጣ የውሃ ጥማት አጠቃው በሽታ መጣበት በእጁ ላይ ምንም ነገር የለውም እንዲያውም በዛ መንደር ግመሉን ጭኖ ቢመጣ ነበር ጥሩ ነበር ላኪን ሞኙ ነው ዝም ብሎ ተጓዘ አሉ وبعد تعب شديد وصل إلى قرية فيه كل حوائج السفر من مطعم ومشرب ودواء، ولكن بعدها لا يوجد قطرة ماء. أنك زيوتو جزون سيكت الجن عند وهاي مبال نجري لمالو يهنجر علماء يتقصد مثالينو ولا حبة أكل يمن لاس مبال نجر دليل أكل سهرانو من ربدانو. فجلس في القرية بمندروه لتكن تكمت أنا وخرج ولم يحمل معه شيء كمن دروا تجزو سكتل منم عينت أنديت برشقوهم الوسدم بعد أجن تجازلو. فذهب طول اليوم فجاع وعطش راب متأبت يوهت مت متأبتنا فما عنده إلا أن يستسلم للموت أهون موت بتشانو يالوالو هل فمات وأكل وأكلته الوحوش يسويو موتنا أوريوش موتو بلوثلال. ماذا تقولون تياك وهن؟ نقول هذا لم يموت الآن علماء شبنا له أهنا دلم يموتو السو كمن دروسي وطاء بزاك زينا يموتو علو نقروا قباتشو يا أخوانا أمارنيون دي تدبالك بيهونم سويو كمن دروسي وطاء مدربان دهون ياك قال مقبن دليل ياك قال متتن دليل ياك قال ناي أمستك أن صحراء صحاي مهونون ياكال بادو أجو كذا سيوتا إزاق زينو يموتو أهون أدلم يموتو علو. هذا يسمى موت قبل موت. للا مثال لستاشو ماذا تقولون؟ هذا موت قبل الموت لالو إشي للا مثال. حضر رجل اجتماع عندسو سبسبا اللي تبلونا متى بسبسبا اللي درسنا قبا. فمن بداية الاجتماع إلى نهاية الاجتماع نام سبسباو كتجمره جمره اسكمج الرشاو انكتب له تنيا تنيا كذبها لا اجتماعوه سبسباو سيج الرس كساكا ستنا تنسا هلاشو من تلالاشو بسبسباو نبر تلالاشو سيسعفو لي بسبسباو نبر وي نبر يا اخوة النبرم تنيتون يا سالفو سلازي بسبسباو من تبالي اهكم من توسني اهكم من تناقر اهكم بسبسباو نبر جن السؤال نبرم جسدو بتشانه نبر والو. طيب ليلا مثال استاتشو عند تماري فتنا لموسد ودا عند كفل قبانا فتنا ومتا كمينستري نو ميتاو ورقته يعني تزرقا ياند عند تماري ورقت وصدي فتنا ورقت استماريو جمرو بلو انتل ستا مالا تزال ستا جمرو تماريو انقدي أربعة نبرو سلاسة زتين سرو يعني تياكون ملسونا ورقتونا سركبو عندو تماري قن انكتب لو زاد بثي بلو لاي تنيانا هلت ساعة تنيتو كذابو هلا كساك سوتنا تنسا ورقتو سيالكا نجحنا وبادنو يسعفونا غري اللم اهوني هسويو فتنا تفتنوي بفتنو نبروي النبرا منجي مجمر يعني انا ودك ان لالن اهون ادلم يودكو اهون ادلم فيلي هونو مجمرا سي غبانو فيلي هونو يمن يبلال موت قبل الموت مجرشا مثال نستاچو. قالوا رجل عاش 60 سنه 60 عام الله ادمي ستاونا ل 60 عام زياد دنيا نوري لكن كلها معاصي هوته بمولو بزينا بليبنت بسحر بكفر بشرك بجواتا بتأبيت اندزين يسلفوا وغفلة وبهتان. فهل نقول أنه حي يستفيد من الحياة؟ الله يسد أو سلسة أمت تتك أمبت لالن أرتتك أمبتهم. طيب يسو يو سلسة أمت سي مولاون ويموتوا لا أنت اندزيت لالن علماء الشيقن مجمرا سي ولدن ويموتوا يسو يو. نعم مكنياتهم الله يسد أو سلسة أمت أرتتك أمبتهم لما رتنا يفلكوا. قالوا يا أخوة أريد أن أعزي أهون إني تعزية لم استثفر لقال له تعزية من دنو بمارنيا ما تصنعنات يعني عند سو سيمو ثبت تعزية تسطوال لها دلم الكسو ثار قال له إني أهون تعزية لم استثفر لقال له. طيب لنزا إما يسجدوا سووش لنزا علمي إما يتعلموا سووش إما يتصوموا سووش بزينانا ببوزو مكرا يعلو سووش كدين يراك وسويش اسلامنا تشو مصطفى عبد الرحمن من منه سمو لكن اي سقدم اي صومم زكاة هاوت ام حجم هيدو اياكم طرو طرو سراي سرام لنزيه ወላሂ ثم ወላሂ ثم ወላህ አንድ ሰው ዘመዱ የሞተበት አይደለም ተዕዚያ የሚሰጠው ይህ ሰው የው ተዕዚያ እንድንሰጠው ያስፈልጋል ለሱም ለዘመዶቹም ምክንያቱም هذا الانسان متوالكو በህይወቱ እግሩ ነው የሚሄደው እንጂ هذا الانسان የሞተ ነው ምንድነው የምጠብቀው አሁን جہነም ለመግባት ያቺ በር ያልናት ይሞታል ወደ جہነም ይሄዳል اذا ይህ ሰው የው ተዕዚያ ያልተቀበለ ማን ነው ተዕዚያ የሚቀበለው ለዚህ ሰው እንግዲህ እኔ ለማትሰግዱ ሰዎች ለማትጾሙ ሰዎች ከዕልምና ከዲን የራቃችሁ عزم الله اجركم واحسن عزاءكم ان تعزيه يسطحواچنو اكثر من يعيش مثلا ونتنو بزا بنت بروق اگر يمغنيو بعلم كعلمنا كنتن يراقو سوتشنا باغراچن يالوم بسعودي عربيا يالوم يهم يهم انبلم كدين يراقو سوتش جن عزم الله اجركم بلن تعزيه نارغالن اذا نقول الله سبحانه وتعالى كموت يعني تلقو موت كلاتشن ሁላችን ከዛ አንድንም ላኪን የዛሬ ንግግር የምንድነው ከሞቱ በፊት ያለው ሞት አብዛኞቻችን ሞተናል እና አልሞት قبل الموت هذا هو موضوعنا هذا اليوم አለን እድል አለን አሁን ከሞቱ ለማዳን እድል አለን ሁለተኛና ትልቁ ሞት ከመጣ ግን ከዛ ለማምለጥና ተጸጸተ የምትመለስበት ነገር የለም اذا ايها الاخوه ويا ايها الاخوات ሁላችን እንደሞትን ነው አሁን ማለት የሁላችን ስንል ከዲን ሩቅ ያላችሁ ነገራችሁ ከዲን የራቁ ሰዎች ሄደን ተዕዚያ እናረግላችሁ ተመለሱ ባካችሁ ጽናት ይስጣችሁና ወደ ዲናችሁ ተመለሱ ነው ምንለው መጨረሻ በደመድሞ ሰይድና አሊ ያሉት ነገር ነው አሊ ኢብኑ አቢ ጣሊብ ትልቅ ህክማ ተናገሩ እና ለሚያስተውል ግን ሁለተኛ ዝግግር ነው ይቆሉ አሊ الناس نياما قالوا كل سو ሁንተኝ ተዋል ይላል አርአሪ አልተኛንም እየተናገርን አይደለም እንዴ እየተጫወትን አይደለም እንዴ እየተነሳን እየሄድን ተኝተዋል ትላለህ نعم ተኝተዋል الناس نياما فاذا ماتوا انتبهوا سيموتوا ይቀሰቀሳሉ ብር ይላሉ ነቃ ይላሉ እዛ ጊዜ እንዴት አንድ ሰው ሲሞት ነቃ ይላል نعم ملك الموت سيموت سيመጣ ያው አሁን የሰማችሁት አያ ነው በጥፊ እየሰጠ በብረት እየደበደበ ሩህን አውጣ ያለ ሲሄድ እዛ ጊዜ ብር ይላል ምንድነው ይሄ መልአከ ሞት ነው የት ነበር ያ خال ነገራቸው እንድትነገርኩ አንተ ርቀህ ነበር እንደ ሰዎቹ በዕልም ይነገሩ ነበር አንተ ግን ርቀህ እኮ ነበር طيب አሁን ምንድነው ወዴ ወደ ኋላ አልመለስ አሁን መመለስ የለም الناس نياما فاذا ماتوا انتبهوا የሚለው ሰይድና አሊ በጣም በወርቅ መጻፍ ያለበትና በደም መጻፍ ያለበት ትልቁ ቃል በዚህ የዛሬ ደርሳችን ወነሴ ነው አሁን ነው ያዘጋጀሁት አሁን ምክንያቱም ዶክተር ዘኪ ይመጣል በየተስፋ ነበርኝ እና እንዲያውም ለእህታችን በረካ ኢንቫይት አደረኳትና በረካ አልኳት نعم ዶክተር ዘኪ ይመጣል ዛሬ አልኳት ስትል ጠይቃለችና ጠየቀች ይመጣል አሉኝ አለችኝ ከዛ በኋላ እፊቴ የነበረው ወረቀት ሳብ አድርጌ እስቲ ይህችን ዶክተር ዘኪ ካልመጣ ይህችን ነገር ሙሐደራ አደርጋለሁ ብዬ ምንም አይነት አለ ዝግጅት ነው የመጣሁ ወንድማችን ስለዚህ ይበቃል እስከዚህ ድረስ ላለው ጭንቅላት ይዘዋል ኢንሻአላህ የሌለው ጭንቅላት ደሞ በሰውነት የሚጫወት ደሞ እስቲ ይጫወትና መጨረሻ እንገናኛለን ይያልኩ اقول قولي هذا واستغفر الله لي ولكم الله سبحانه وتعالى يغرالن الله سبحانه وتعالى እሱ በሚወደው መንገድ ይምራን ይቻ ዱንያ والله العظيم هي minute ሼክስፒር ታቃላችሁ ሼክስፒር ሁላችሁም ታቃላችሁ ማአኑ ካፍር ነው ነስራኒ ነው ሙሽሪክ ነው የጀሃነም ሰው ነው እንደዚህ ከመተ ማለት ነው እንግዲህ እንዴት እንደሞተ አላቀም لكن هو كان نصراني كافر لكن ነቢያችን እንዳሉት ነው ነቢያችን ምን አሉ መሰላችሁ صلى الله عليه وسلم ነቢያችን ሚሉት خذ الحكمه ولا يضرك من اي وعاء خرجت حكمه ጥሩ አነጋገር ልብ የሚመስጥ ንግግር እና يعني ሊቃውንት የሚናገሩት ንግግር ወሰደው ከቄስ ነው የመጣ ከሸክ ነው የመጣ ከእብድ የመጣ ከማንኛው ከማን እንደመጣ ግድ የለህም ግድ ትምህርት ያዘለቅ ንግግር ነው ወሰደው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም طيب እንደው ምን ይላሉ الحكمه الضاله المؤمن حكمه ኮ የሙእሚን ስንቅ ነው مؤمن يتفابت ندجمل يتفابت سو حكمة دمو مؤمنو يفلق يفلق حكمة موسد اللبت إلاله شكسبير من إلال مع أنه كافر نو لكن من إلال the world is stage على يتش الدنيا كو عند مدرك نج تياتر يمسربات مدرك نج and the people are ايش the people are actors اني يتش الدنيا ان مدرك نج تياتر تياتر يمسربات عند الدراش نو እነዚህ ሰዎች ደግሞ አክተርስ ናቸው ተዋሳቲ ምናምን የሚሉት ናቸው ስለዚህ ምን ማለት ነው ሼክስፒር አክት አንድ አክተር ፊልም የሚሰራ ወይም ደግሞ በመድረክ ሆኖ እንትን የሚሰራ ያኒ አሁን ይህ እዛ ይከርማል ለሚሊዮን አመት እዛ ይቀመጣል ላ የሱን ስራ ሰርቶ ይወርዳል አዱንያ እንደዚህ ነች አለው እኛ መድረ እንትናችን የተሰጠን እድሜ ያ እዛ ሰርተን ወርደን ሄዳለን ሌላ ሰው መጥቶ ደሞ ይከተላል እሱም ይሄዳል ሌላ ሰው መጥቶ ደሞ ይከተላል አዱንያ ይህች ነች ይላል ሼክስፒር ይህም ካፍር እንኳን የአዱንያ ነገር አውቀዋል ስለዚህ اقول قولي هذا واستغفر الله لي ولكم والله اعلم وصلى الله على نبينا محمد وعلى اله وصحبه اجمعين مايك لباشا شريف